ዝማሬ ኦ ስራው ግሩም ነው ደስ ብሎናል ዛሬ አክሊል ለበሰ ውሽራው ሲያምርበት በጌት ሽልማቷ ሙሽሪት ሲያምርባት ነገር ግን እግዚአብሔር ጽድቅን አኮን አስፎ ተውለት ሲያምጣ ሁሉን አሳልፎ ሙሽሪት ሙሽራው እንኳን ደስ አላችሁ ዲስኮጆ ወጪ በባርኮቱን ጠጪ ብሎ የመረቃ ደጉቸሩ አባት እርርቷ ታምላኳ ሲለወት ታሪኳ ጎጆን ማናስ ወጣት ጌታ ነው ያገዛት አዲስኮጆ ወጪ በባርኮቱን ጠጪ ብሎ የመረቃ ደጉቸሩ አባት እርርቷ ታምላኳ ሲለወት ታሪኳ ጎጆን ማናስ ወጣት ጌታ ነው ያገዛት ምረቱ ብዙ ነው ምረቱ የጌታ እሱ ተጀምሯል ሽሪት ቤቷ ምረቱ ብዙ ነው ምረቱ የጌታ እሱ ተጀምሯል ሽሪት ቤቷ ምረቱ ብዙ ነው ምረቱ የጌታ እሱ ተጀምሯል ሽሪት ቤቷ ምረቱ ብዙ ነው ምረቱ የጌታ እሱ ተጀምሯል ሽሪት ቤቷ